የቱን ስም ለመድ ይችላል? ኃይል ያለው ስም ይደከም ይችላል። ጠቢቡ ስም እንገት ሞኝ ይሆናል። ሁሉበት ያለው ኃይሉ የከደዋል። የማይደክም ስም የማያረጅ ክብሩም አይነጥፍ እስከ ልጅ ልጅ መንፈሱን ልቆ አብ ያከበረው የተቀባ ስም ኢየሱስ ነው። ስምህ ክብር አለው ጌታ፣ ስምህ እሳት አለው ጌታ ጌታ፣ ስምህ መንፈስ አለው ጌታ፣ ስምህ ክብር አለው ጌታ ጌታ። በስምህ አገር ይቀየራል፣ በስምህ ከተማ ይድናል ጌታ፣ በስምህ መቃብር ይከፈታል፣ በስምህ የሞተው ይነሳል። ከሰማይ ከገናናው ክብር ድምፅ ወጣ፣ አባት እግዚአብሔር ምወደው ያከበርኩት ልጄ ኢየሱስ ነው የሾምኩት ፈትቼ። ሙሴን አይደለም ወይ ኤልያስን ስሙት አብ ያለው ጌታ ኢየሱስን። ፍጥረት በሙሉ ያንን ድምፅ ሰምቶ ይታዘዘዋል ክብሩን ፈርቶ። ስምህ ክብር አለው ጌታ፣ ስምህ እሳት አለው ጌታ ጌታ፣ ስምህ መንፈስ አለው ጌታ፣ ስምህ ክብር አለው ጌታ ጌታ። በስምህ አገር ይቀየራል፣ በስምህ ከተማ ይድናል ጌታ፣ በስምህ መቃብር ይከፈታል፣ በስምህ የሞተው ይነሳል። ምላስ ሁሉ ይመሰክራል፣ ጉልበት ያለው ይንበረከካል። አለቅነት ኃይላት ስልጣናት ሁሉም ያውቀዋል ያንተን ጌትነት። ጨለማ የሚሰማው ስም ኢየሱስ ኢየሱስ፣ ችግር የሚሰማው ስም ኢየሱስ ኢየሱስ፣ ተፈጥሮ የሚገዛን ኢየሱስ ኢየሱስ፣ አጋንንት የሚሰግድለት ኢየሱስ ኢየሱስ። በስምህ አጋንንት ይወጣል፣ በስምህ ሞት ይመለጣል፣ በስምህ ታሪክ ይቀየራል፣ በስምህ ጨለማ ይበራል። ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ኢየሱስ ክርስቶስ ኢየሱስ የተቀባው ንጉሥ